ቅዱሳን ሳሉ በመልኩ ፈጠረ እባብትን ኩል ኃጢአት ቢጥልው የዚያን ጥላት ራስ ጌታ ቅጥቅጥ ኃጢአትን ደሞዝ ሞትን ተበቅሎ የቤዛነት ሥራው ተፈጸመ ብሎ የአዳምን ዘር ዕዳ በመስቀሉ ከፍሎ ሕይወትን ሰጣቸው በጎልጎታ ብሎ የሰይጣንን ሥልጣን ከስሩ ገርስሶ ልዑል አዳናቸው እስሩን በጥሶ ይሁን ዘላለም ለማዳን ብርቱ የሆነ እንደሱ የለም። በቅዱስ ማደሪያው በቤቱ እንድንኖር በሕይወታችን ዘመን ለእርሱ እንድንዘምር ውርደታችንን ለወጠው በክብር ጌታ ስላሰበ በዘላለም ፍቅር ክብር ክብር ክብር ለእኛ ጌታ ይሁን ዘላለም ለማዳን ብርቱ የሆነ እንደሱ የለም። ክብር ክብር ክብር ለእኛ ጌታ ይሁን ዘላለም ለማዳን ብርቱ የሆነ እንደሱ ሰባት ማህት መጽሐፍት ዝግቱ ቢፈለግ ቢጠየቅ የሚከፍተው ጠፍቶ ከይሁዳ ነገድ አንበሳው ተነሳ ማኅተሙን ሊፈታ ኢየሱስ ድል ነሳ። ይሁን ዘላለም ለማዳን ብርቱ የሆነ እንደሱ የለም። ክብር ክብር ክብር ለእኛ ጌታ ይሁን ዘላለም ለማዳን ብርቱ የሆነ እንደሱ የለም። መጽሐፉን ከፍቶ አይቼ ትግባው እንቆቅልሽ ሆነም መፍታት የተቻለው ዋጀን በደም ለእኛ የተሰዋው የትንሣኤው ንጉሥ ኢየሱስ ብቻ ነው። ይሁን ዘላለም ለማዳን ብርቱ የሆነ እንደሱ የለም። ክብር ክብር ክብር ለእኛ ጌታ ይሁን ዘላለም ለማዳን ብርቱ የሆነ እንደሱ የለም። ክብር ክብር ክብር ይሁን ዘላለም ለማዳን ብርቱ የሆነ እንደርሱ የለም ክብር ክብር ክብር ለእኛ ጌታ ይሁን ዘላለም